عبد الله بن عمر رضي الله عنهما ከዕለታት አንድ ቀን ከመዲና ተነስተው ከጓደኞቻቸው ጋር ወደ መካ ሲጓዙ መንገድ ላይ አንድን ሰው ያያሉ። አብዱላህ ኢብኑ ዑመር አንድ የጋለቧት አህያ አለች፣ ሌላ ደግሞ ተጨማሪ መንገድ ላይ ስለምትደክም እየተተካኩ የሚጋልቧት የነበረች ሁለተኛ አህያ አብራቸው ነበረች። እና በረሃ ስለነበረ አብዛኛውን ጊዜ ከሙቀት ለመከላከል ሲሉ ጭንቅላታቸው ላይ ይጠመጥሙ ነበር ጥምጣም። ያ ሰውዬ ጋር ሲደርሱ ወረዱና ከአህያዋ ካልተሳሳትኩኝ አንተ እከሌ አባበሉ ነህ አይደለም ወይ አሉት። አዎ ነኝ አላቸው። ያ ሰው የአባታቸው ወንድም ነበር። የአባታቸው ወንድም ልጅ ነው። ልብ በሉ፣ ያ ሰው አብዱላህ ኢብኑ ዑመር ያገኙት የአባታቸው ወንድም ልጅ ነው። በጣም የሚገርመው ሐዲሱን ተግባራዊ ሲያደርጉ ሐዲስ አለ በዚህ ዙሪያ ለወላጆቹ መልካም ዋለ የሚባለው ለየት ያለ ቦታ ያለው ሰው ይላሉ። ላ አይደለም፣ ያ ሰው የወላጆቹን ጓደኞች ዝምድና የሚቀጥል ነው የሚል ሐዲስ አለ። ሲለቱ ውዲ አቢሂማ አው አቢሂ የሚል ሐዲስ አለ። ان ابر البر ይላል። የመልካም ሁሉ መልካም ማለት የአባቱን ጓደኞች ለነሱ መልካም መዋል ነው ይላል። እሱ ግን ይገርማል፣ ያገኘው የአባቱን ጓደኛ አይደለም፣ የአባቱን ጓደኛ ልጅ ነው ያገኘው። ወረደና ከአህያው ላይ እቺን አህያ በእግሩ ነበር የሚሄደው ያ ሰው፣ እቺን አህያ ጋልባት ጥምጣማቸውን አነሱና ትርፍ ጥምጣም ስላላቸው አይደለም፣ ጥምጣማቸውን አነሱና ከጭንቅላታቸው ላይ እንካችንም ጠምጥማት፣ በረሃ ውስጥ ነው እየሄድክ ያለው። እሳቸውም እኮ በረሃ ውስጥ ነው እየሄዱ ያሉት፣ ግን ሐዲሱን ተግባራዊ ለማድረግ ነው። አሁን ምን ያህል ትዕዛዝን ለመፈጸም ይጨነቁና ይጓጉ እንደነበረ ከዚህ እናገኛለን። አህያዋንም ውሰድ ጥምጣሙንም ጠምጥመው ፀሐይ እንዳቃጠለህ አሉና ሰጡት። ለማን? ለአባታቸው ጓደኛ ልጅ። ከዛ አብረው የነበሩት ሰሃቦች ሱብሃንአላህ ገረማቸውና ይሄ ሰው አንደኛ አዕራቢ ነው፣ ሁለተኛ አዕራቢ ከመሆኑም የተነሳ ትንሽ ነገር እኮ ስሰጣው ይበቃው ነበር። ለምንድን ነው አህያህንም ሰጠህ ተተኪ የሚሆንልህን አህያ ጥምጣሙንም አንስተ ሰጠህ ለምን እንደዚህ ታደርጋለህ? ሲሏቸው ወኢኒ ሰሚዕቱ ረሱል ላሂ ሰለላሁ አለይሂ ወሰለመ የቁሉ ኢነ አበረ ልብሪ ሲለቱ ልወለዲ አህለ ውዲ አቢሂ። ሱብሓነላህ፣ ይሄን ያደረግኩት እኮ በከንቱ ነገር አይደለም አለ። ያደረግኩበት ምክንያት አለኝ። እኔ የአላህን መልእክተኛ ሰምቻቸዋለሁኝ። ምን ሲሉ ነው የሰማቸው? የመልካም ሁሉ መልካም ልጅ የአባቱን ወዳጆች መቀጠሉ ነው ሲሉ ስለሰማሁኝ ነው አለና መልስ ሰጣቸው። እኛ ዛሬ የወላጆቻችንን ጓደኞች ማክበርና ለነሱ መልካም መዋሉ ቀርቶ ሁላችንም ራሳችንን እንድንጠይቅ ነው። ስንቶቻችንን ለወላጆቻችን ቅን የሆን ነው? ስንቶቻችንን እጃችን ውስጥ ካለው ወይም ሰርተንም ቢሆን በቦርሳችንና ኪሳችን ውስጥ ካስቀመጥ ነው ብር ለእናትና ለአባታችን ደስ የሚላቸውን ነገር ወንጀል እስካልሆነ ድረስ ደስ ያላቸውን ነገር እንዲገዙበት ብር ምንም ሳይከብደን ደስ እያለን ደረታችን ሰፊ ሆኖ ፊዚካሉን አይደለም ውስጡ ደስተኛ ሆኖ የምንልክና የምንሰጥ ስንቶቻችን? ይህን ጥያቄ ለራሳችን ጠይቀን መልሱ ተግባራዊ መሆን አለበት። ከንፈር በመምጠጥ መልስ አይመለስም። ልብ በሉ፣ ጥረት ሳይደረግም ደግሞ ኢንሻአላህ ብቻም አይሰራም። አንዳንድ ጊዜ ኢንሻአላህን እንጠቀመውና በአንደበታችን ወይም በውስጣችን ግን ቀልባችን ላይ ተግባርን ለማስከተል አንጥርም። ይሄ ችግር ነው። ስለዚህ ኢንሻአላህ ከተግባር ጋር ሲቆራኝ ውጤቱ ፍሬያማ ይሆናል። እና ይሄን ያህል ነበር አብዱላህ ኢብኑ ዑመር ለዑመር ጓደኛ ልጅ ያደረጉት። እስቲ ሌላውን ደግሞ እንመልከት፣ ወደ ላይ ከፍ እያልን እንምጣ። ከህመሱ ኢብኑ ልሐሰን የሚባል አንድ ታቢዒ ቤት ውስጥ ጊንጥን ያያል። ጊንጥ ታውቃላችሁ? የከተማ ልጆች ከሆናችሁ እኔ እንጃ፣ ጊንጥ አይታችሁ የምታውቁ እስቲ አንዳንድ ስጡኝ። ጊንጥ ከዛ ጥያቄ ጠይቃለሁኝ። አይተናል ብቻ ሳይሆን እጠይቃለሁ። መልስ የመለሱ ቡና ያፈላሉ፣ ያልመለሱ ደግሞ ሻሂ ያፈላሉ። አንድ ብቻ የጀነት ሙሽራ ግንጥ። እኔ እኮ ሳቁ አላልኩም። ግንጥ አታውቂም ማለት ነው? ሀኑታ እሙ ጀማል ሁለት። እሺ ባይሎክስ ከዶ ጦሩ። ለማንኛውም በፎቶ እኔ ፎቶ የለም እዚህ ጋር የለም። ለማንኛውም ግንጥ ግንጥ ሱብሃንአላህ መርዛማ ነገር ነው። ልብ በሉ፣ ከተናደፈ ቶሎ ወዲያውኑ የሆነ ሕክምና ካልተደረገ በስተቀር በጣም ነው የሚያመው ያ። ስለዚህ ከህመሱ ኢብኑ ልሐሰን የሚባለው ግንጥን እቤት ውስጥ ሲገባ ያየዋል። ፈአራደ አየቅቱለሃ ሊገላት አሰበ ግንጧን ወይም በእጁ ሊይዛት አሸነፈችውና እጉርጓድ ውስጥ ገባች። እዚህ ቤት ውስጥ እናቷ አለች፣ የከህመሱ ኢብኑ ልሐሰን እጁን ሱብሃንአላህ እጁን እጉርጓድ ውስጥ አስገባው። ግንጥ መግባቷን እያየ እጁን እግሩን እኮ አይደለም ያስገባው፣ ድንጋይም አይደለም ያስገባው፣ እጁን እጉርጓድ ውስጥ አስገባ። ይሄ ነገር እራሱን ለአደጋ መዳረግ አይደለም ወይ የምትሉ ትኖራላችሁ። እዚህ ቦታ ላይ ልብ በሉ፣ አሁን ጥያቄ የምታነሱ ልትኖር ትችላላችሁ። ግንጥ መግባቷን እያየ እንዴት እጁን ያስገባል ልትሉ ትችላላችሁ። እሱ ያስገባበት ምክንያትም ሊናገር ነው። አንደኛ ደግሞ ሁለት አይነት አደጋዎች አሉ። አንደኛው አደጋ አሁን የእሱ ስጋት ምን እንደሆነ ሀዲሱን እንጨርሰው፣ ንግግሩን እንጨርሰው። መጀመሪያ እጁን አስገባ ሊይዛት በእጁ ግንጧን። አሁን ከውስጡና ትነድፈው ጀመር ይላል ታሪኩ ላይ። ፈቂለ ለሁ ማ አረድተ ኢላ ሃዛ፣ ለምንድን ነው ይሄን ያደረግከው አሉት። ቃለ አለ ኺፍቱ አን ተኽሩጀ ሚን አልሑጅሪ ፈተጂአ ኢላ ኡሚ ፈተልደግሃ አው ፈተልደግሃ። ይሄን ያደረግኩበት ምክንያት ከዚህ ጉድጓድ ወጥታ ወደ እናቴ መጥታ እናቴን ትነድፋታለች ብዬ ፈርቼ ነው አለ። አዎ አያችሁ፣ የእናትን ምንነት የአባትን ምንነት የተረዱ የተገነዘቡ ራሳቸውን ለአደጋ አጋልጠው እነሱን ለማዳን ይጥራሉ። እኛስ አደጋም አጋጥሞን ሳይሆን በሰላሙ ጊዜ ለእናቴ በደከመኝ ጊዜ ልጄ ከሱቅ ይሄንን ነገር ግዢልኝ፣ ልጄ ሱቅ ሂድና ይሄንን ግዛልኝ ብላ ስትል ከትምህርት ቤት ስንመለስ፣ አሁን ገና ከትምህርት ቤት መጥቼ ትንሽ ሳላርፍ ስንል የነበር ነው ስንቶቻችንን። አሁን እንኳን ከትምህርቱ ዓለም ወጥተን ወደ ሌላው የገባን ብንሆንም ያሳለፍነውን ህይወት እስቲ መለስ ብለን እናጠንጥነው ካሴቱን። ከእንቅልፍ ተነስተህ እስቲ ቡና ግዛልኝ ልጄ ተነሽና ቡና ገዝተሽልኝ ነይ ስትባል፣ ገና እንቅልፍ ሳልጠግብ ትቀሰቅሰኛለች እንዴ ብለው የሚሉ ልጆች የሉ? አሉ። ተመልከቱ፣ እንደዚህ አይነት ትውልድ ባለበት ውስጥ የእናትና የአባትን የወላጆችን ሀቅና ቦታ ለማክበር በጣም ያስቸግራል፣ አላህ የወፈቀው ካልሆነ በስተቀር። አብዛኛውን ጊዜ ጎረቤት ከጎረቤት የሚያየውን ነገር ይወርሳል። ልጅ ልብ በሉ፣ ጎረቤት ላይ የሚደረገውን ነገር ቤቱ አምጥቶ ለመፈጸም ይሞክራል። ጎረቤት ቤት ሲገባ እናቱን የሚገላምጥ እናቷን የምትገላምጥ ልጅ ያየ ቤትም መጥተው ወላጆቻቸውን ይገላምጣሉ። ዋለ ኩል ሐል ይሄን ያህል ነበሩ ቀደምቶቹ። እስቲ ሌላ ምን አቡል ሐሰን ኢብኑ ዓሊይ ኢብኑ ሁሰይን ኢብኑ ዓሊይ ኢብኑ አቢ ጣሊብ ዘይኑል ዓቢዲን ተብለው የሚጠሩት ሰምታችሁ ሊሆን ይችላል። የረሱል ዓለይሂ ሰላቱ ወሰላም የልጅ ልጅ ልጅ ልጅ እያለ ታች የወረደው የፋጢማና የዓሊይ ማለት ነው። ወካነ ሚን ሳዳት ታቢዒን ከታቢዒዮች ዋና ዋና ከሚባሉት ቦታ ከሚሰጣቸው ውስጥ ነበር። ካነ ከሲረል ብሪ ቢኡሚሂ ለእናቱ በጣም ሲበዛ ታዛዥና መልካም ዋይ ነበር። ሐታ ቂለ ለሁ ኢነከ ሚን አበሪ ናሲ ቢኡሚከ አንተ እኮ ከምናያቸው ልጆች ሁሉ ለእናቱ መልካም የሚውል ሰው ነህ እስኪባሉ ድረስ ነበር መልካምነታቸው የሚንጸባረቀው። ከዛ ምን አሉት? ሱብሓነላህ፣ እስቲ ልብ በሉ። ወላ ነራከ ቱአኪሉ ኡመክ ይሄ ከመሆኑ ጋር ግን እናትህ ጋር ቁጭ ብለህ ለምንድን ነው አብረህም አትበላው አሉት። እስቲ ገምቱ መልሱ ምን ይሆናል? ገምቱ እስቲ ሁላችሁም በራሳችሁ እስቲ ሳትሰሙት እናትህ ጋር ለምንድን ነው ቀርበህ ማትበላው አሉት። ተጸይፏት ነው? እሱ ወጣት እሷ አሮጊት ስለነበረች ነው? ለእሷ የሚገባት ዝቅተኛ ምግብ ለእሱ ግን ምርጥ ምግብ መብላት ስላለበት ነው? እስቲ አስቡ። አሁን አሰባችሁ ጻፉ እስቲ እንዳይጨርስባት። እሷ አሃ ልትበላው ያሰበችው እንዳይበላ ብሎ ነው ከፊቷ ያለውን እንዳይበላ። ማሻአላህ እናቱን ስለሚያከብር ለእሷ ካለው ክብር እየተቀደማችሁ ነው። ባዮሎክሶች በፓልቶክ እየተመራችሁ ነው። እስቲ ሞክሩ፣ አታንቀላፉ። በቃ አሁን ዛሬ ቡና አፍሉ ሻሂ አፍሉ መባል ያለባቸው ባዮሎክሶች ናቸው። መልካም ሙከራችሁ ጥሩ ነው። እስቲ እንስማው መልሱን፣ እስቲ መልሱን እንስማው። فقال على اخاف ان تسير يدي الى ما قد سبقت عينها اليه فاكون قد عققتها ابريات يمالبلابتن مكنيات ما كطيقاتشحني على عينها يعرفبتن لتبلاو ياسبچون بني اج انسكي بلاوالو بيي سلسغاو نو على عجيب اني يمقورسبت بوتالاي ويم يماسنكاوت እዛች ቦታ ላይ ለመብላት እናቴ የፈለገችው ይሆናል ብዬ ስለምሰጋና እሷ ተመልከቱ፣ በአንደበቷ እኮ አልተናገረችም። ገና ለገና በቀልቧ ያሰበችውን ቦታ በእጄ አነሳውና ያን በማድረጌ የእሷን ሀቅ አጓድላለሁ ብዬ ሰግቼ ነው አለ። እኛ እዚህ ደረጃ መድረስ አይደለም ድንገትም እናታችን እየራባት ለልጆቼ ስትል ልጄ ብላልኝ ልጄ ብይልኝ ስትል ለመሆኑ እማዬ አንቺስ በልተሻል ወይ ብለን የጠየቅንበት አጋጣሚ አለ ይሆን? አላኩል ሐል አላህ ይድረስልን ሁላችንንም። ሙሐመድ ኢብኑ ሲሪን የሚባሉት ታላቅ ዓሊም የታሪክ ዘጋቢ ናቸው። ታውቋቸዋላችሁ ብዬ አስባለሁኝ አብዛኞቻችሁ። በጣም ለእናታቸው ታዛዥ አክባሪ፣ ለእናታቸው ቅን የነበሩ ሰው ናቸው። اذا كان عند امه لو راه رجل ظن ان به مرضا من خفض كلامه عندها እናቱ ጋር ቁጭ ብሎ ሲያወራ የሚመለከተው ሰው በሽታ አለበት የታመመ ሰው ነው ብለው እስኪገምቱት ድረስ ነበር ድምፁን ዝቅ አድርጎ የሚያወራው እናቱ ጋር ቁጭ ብሎ ሲያወራ የሚያየው ሰው የእሱን ወሬ የሚሰማ ሰው ይሄ ሰው ታሟል እስኪል ድረስ ነበረ ድምፁን ዝቅ አድርጎ የሚናገረው። እንዲያውም አንድ ቀን አንድ ሰው እቤቱ መጣና ደኸለ ረጁሉን ዓላ ሙሐመድ ብኒ ሲሪን ገባና ማሻእኑ ሙሐመድን አለ። ምን ሁኗል ሙሐመድ? ሙሐመድ ብኑ ሲሪን ማለት ነው። አቀማመጡ፣ አነጋገሩ ለምንድን ነው እንደዚህ ሆነው ብለው ቤተሰቡን ጠየቁ። አየሽተኪ ሸይአን ያመዋል እንዴ? ቃሉ ላ አያመውም፣ ወላኪን ሀከዛ የኩኑ ዒንደ ኡሚሂ ሲቀመጥም ሲያወራም ሁኔታውም እናቱ ጋር ሲሆን እንደዚህ ነው። በቃ ድምፁን እንኳን ከፍ አያደርግም ነበር። እኛ ዛሬ ከእናታችን የበለጠ እንጮሃለን። አረ አጠገብ ያሉት ብቻ አይደሉም፣ ድንገትም እኛ በወር አንድ ጊዜ ለምንልካት ብር ራሳችንን የበላይ አድርገን የምናይ ሰዎች ልንኖር እንችላለን ብዬ ገምታለሁ። ያቺ በወር የምንልካት ብር እናታችንና አባታችን እጅ ስለገባች ራሳችንን የበላይ አድርገን እንመለከትና የሆነ ጥፋት ካጠፉ ወይም እንዲያደርጉልን ጠይቀናቸው ትንሽ ከዘገዩ ወይም ሳያደርጉ ከቀሩ በስልክ አካኬ ዘራፍ ነው የምንለው አይደል? እና እንኳን ተጮሆባት አይደለም፣ አባት እንኳን ተጮሆበት አይደለም፣ እንደ ሙሐመድ ኢብኑ ሲሪን እንኳን ድምፃችንን ዝቅ አድርገንም ሐቋን የምንወጣም አይደለንም። አጠገብ ብቻ አይደለም የሚጮሆ በእናትና በአባት ላይ፣ ሩቅ አገር ሆኖም የሚጮሁ አሉ። እኔ ልካለሁ ብር አንቺ በሁለት ሳምንት ውስጥ ትጨርሻለሽ የምትል ልጅም አትጠፋም ይሆናል። እኔ እዚህ ላቤን አንጠባጥቤ ብር ልካለሁ፣ ድንገትም እናትና አባት አላህ ይጠብቃቸውና ወላጆቻችንን ጫት የሚቅሙ ከሆነ፣ አጉል ሱስ ያለባቸው ከሆኑ፣ አባት ሲጃራ የሚያጨስ ከሆነ፣ ድንገትም የምንልከው ብር ለዛ ነገር ውሎ ከሆነ የምንጮህ ሰዎችም አንጠፋም። በመጮህ እኮ አይደለም የእናትና የአባትን ችግር የምንቀርፈው፣ በመሳደብም አይደለም፣ ብር አልክም በማለትም አይደለም። ያንን ነገር ለመቅረፍ የምንችለው በጥበብና በሂክማ ነው እንጂ በጩኸት አይደለም። በእኛ ቤት ያቺ የምንልካት ብር ራሳችንን ከፍ አድርገን እንድንመለከት የሚያስችለን እየመሰለን ራሳችንን የምንገምት ሰዎች አንጠፋም። ይሄ ካለ ስህተት ነው። አደራ የምላችሁ ጥፋት እንኳን ቢያጠፉ እንዳትጮሁባቸው። እናትሽ ናት 9 ወር አርግዛ አመጣ የወለደችህ። በዛም አላለቀም፣ በሽንትና በሰገራ ተጨማልቃ ሳትጸየፍ ያሳደገችህ ስትታመሚ አብራ የታመመች፣ ስትራብ አብራ የተራበች፣ ስትጠማ አብራ የተጠማች ውዲቷ እናት ናት። ግን የእናትነትን ምንነት እናት የሆኑት ብቻ ይመስክሩ፣ ከዛ ውጭ ያለው አያውቀው። ስለ እናት ያላገባችን ልጅ ቢነግሯት ምንም አይመስላትም። አርግዛ አምጣ ከወለደች በኋላ ግን ስለ እናት ቢነገራት ይገባት ይሆናል። የወለዳችሁ መስክሩ ነው። እስቲ ሌላ እኔ ሙሐመድ የሚባሉ ሌላ ታቢዒ ደግሞ አነሁ ካነ የضዑ ኸደሁ ዓለ ልአርድ ፊቱን ወይም ጉንጩን መሬት ላይ ያስተኛና የቁሉ ሊኡሚሂ ለእናቱ ይላል ቁሚ ضዒ ቀደመኪ ዓለ ኸዲ ውዲቷ እናቴ እግሮችሽን ብድግ አድርጊያቸውና እዚህ ጉንጬ ላይ ፊቴ ላይ አስቀምጫቸው ይል ነበር። መሬት ላይ ተኝቶ እንደፈለግሽ አድርጊኝ ይላት ነበር እናቱ። አሁን እንደዚህ አይነት ነገር ስንሰማ ለመሆኑ እንደዚህ አይነት ትውልዶች አልፈው ነበር እንዴ የሚል ጥያቄ ይነሳ ይሆናል። ከዚህም የበለጠ አልፏል። ኢብኑ ዐውን አልሙዘኒ የሚባለው አንዱ ታቢዒ አነሁ አነ ኡመሁ ናደትሁ፣ ከዕለታት አንድ ቀን እናቱ ጠራችው ልጄ ብላ። ፈአጃባሃ አቤት አላት። ፈዓላ ሰውቱሁ ሰውተሃ፣ የእሱ ድምፅ ከእሷ ድምፅ ከፍ ብሎ ነበር መልስ የሰጠው። ፈአዕተቀ ረቀበተይን፣ ድምፁ ብቻ ከእናቱ ድምፅ ከፍ ስላለ ብቻ ሁለት ባሪያዎችን ነፃ ወጣ። አጂብ! አቤት ለማለት እኮ ነው፣ ሌላ እኮ አልተናገረም። ልጄ ብላ ስጠራው አቤት ሲል ብቻ ድምፁ ከፍ ስላለ ድምፅ ከፍ ማለቱን ራሱ እንደ ወንጀል አይቶ ሁለት ባሪያዎችን ነፃ ወጣ። ዛሬስ አቤት ለማለት እኮ አይደለም ድምፃችን ከፍ ያለው። ድንገትም አላህ ይጠብቀንና በርካታ ልጆች ይኖራሉ ወላጆቻቸውን የሚሳደቡ፣ ወላጆቻቸውን የሚገላምጡ። ወላጆቻቸውን እንግዲህ ጀመረሽ፣ እንግዲህ ጀመረህ፣ ንዝነዛው አያልቅ፣ ንዝነዛዋ አያልቅ፣ አሁንማ አረጀሽ አደል፣ አሁንማ አረጀህ አደል የሚሉም አሉ። አረ ከዛም አልፈው በዘመናችን የሚደባደቡም አይጠፉም። እኔ እኮ ስለ ከበደና ስለ አስቴር አደለም የማወራው፣ ስለ መሐመድና ስለ ፋጡማ ነው የምናገረው። ስም ገጠም ካለ ይቅርታ፣ ስለ ሙስሊም ልጆች ነው የማወራው። እንደነዚህ አይነቶቹ ልጆች የትኛዋ ጀነት እንደምታስገባቸው አላውቅም። አላህ ለሁላችንም የወላጆችን ሀቅ ከሚጠብቁት ያድርገን። ለአንዱ ታቢዕይ አንድ ጥያቄ ቀረበለት። ምን የሚል ጥያቄ ነበር? ከይፈ ካነ ብሩ ብኒከ ቢከ፣ ለመሆኑ ልጅህ ላንተ ያለው መልካምነት ታዛዥነት እንዴት ነው ተብሎ ተጠየቀ አባት። ቃለ ማመሸይቱ ነሃረን ቀጡ ኢላ መሻ ኸልፊ ወላ ለይለን ኢላ መሻ አማሚ ወላ ረቃ ሰጥሐን ወአነ ታሕተሁ። አላሁ አክበር። እስቲ ይህንም መልስ ትመልሱልኝ አላችሁ፣ እናንተ ትርጉሙን አዳምጡ። ቀን ቀን ከእኔ ጋር ሲሄድ ከኋላዬ እንጂ ከፊት ለፊት አይሄድም፣ ማታ ማታ ከሆነ ግን ከፊት ለፊቴ እንጂ ከኋላዬ አይሄድም። እኔ እቤት ውስጥ ካለሁኝ እዛ ቤት ጣሪያ ላይ አይወጣም ነበር። እስቲ ማይክ ልስጣችሁ፣ የዚህ ትርጉም የገባችሁ ትርጉሙ ምንድን ነው? ለምን ቀን ቀን ሲሆን አለ አባት ተጠይቆ እኮ ልጅህ እንዴት ነው? ይደገም። ልጅህ ለአንተ ያለው ታዛዥነት እንዴት ነው ተብሎ ተጠየቀ አባት። ዑመር ኢብኑ ዘር የሚባለው ታብዒይ ነው። የልጄንማ ሎቢው ላይ አይቻልም፣ የልጄንማ ታዛዥነት ከጠየቃችሁኝ አለ፣ ማታ ማታ አብረን ስንሄድ ማታ ማታ ከፊት ለፊቴ ነው የሚሄደው አለ። ከፊት ፊት ነው የሚሄደው፣ ቀን ቀን ከሆነ ግን ከኋላዬ ነው የሚሄደው። እኔ እቤት ውስጥ ካለሁኝ እጣራ ላይ ለመውጣት እንኳን ቢፈልግ አይወጣም። ለምን? እሺ፣ ባይሎክሶች ቀድመዋል። ማይክ ፍሪ። ሰምታችኋል? ፓልቶኮች ሰምታችኋል? አልሰማችሁም? ሰምታችኋል? ኦኬ፣ ተሰምቷል። የእንትኑን አልመለስሽውም እኮ ከዶ፣ የጣራውን አልመለስሽውም። ስለዚህ ኦኬ፣ ግልጽማ አይደለም አሉ። ኑር ጀና ትመልሰው። ማይክ ፍሪ። ምነው እጅ ወጥቶ ዝም አላችሁ? እሳ እሺ፣ እስካሁን ድረስ እየመራችሁ ያላችሁት ባይሎክሶች ናችሁ። ማሻ አላህ። ይሄንን ልጨርሱ የምትችሉ ካላችሁ ማይክ ልልቀቅላችሁ። ባይሎክስ ባረከላሁ ፊክ። አበባ ስጧት። ማሻ አላህ፣ ጎበዝ ነሽ ኡኽቲ ፊላህ። አበባ ስጧት። ማሻ አላህ፣ አበባ ስጧት። ጀዛኪላሁ ኸይረን። ከዶም ባረከላሁ ፊኪ አንቺም አበባ ይገባሻል፣ ለከዶም ስጧት። ዛሬ ባይሎክሶች 2-0 እየመሩ ነው። 10-0 ማሸነፍ መቻል አለባችሁ። የዛሬዎቹ ጥያቄዎች ብዙ ናቸው። መልካም እንግዲህ፣ ትክክል ነው። ቀን ቀን ሲሆን ከፊት የሚያሰጋ ነገር የለም። ስለዚህ ከኋላ ነው መከተል ያለበት። ማታ ማታ ከሆነ ግን አደጋ ከፊት ቢመጣ እኔን አስቀድሞ እንዲያገኘኝ ብሎ ነው ልጅ ከአባት ፊት የሚሄደው። እቤቱ ላይ የማይወጣው ደግሞ እኽቲ ፊላ እንደመለሰችው አባቱን ለማክበር ሲል ነው ነው። ይሄ ነው እንግዲህ። ይሄን ያህል ነበር ለእኔ የነበረው ከበሬታና ቦታ ብለው መለሱ። በንዳሩል ሙሐዲስ የሚባሉ አንድ ታላቅ ዓሊም ኢማሙ ዘሃቢይ በሲራ መጽሐፋቸው ውስጥ ሲናገሩ እንዲህ ይላሉ። እነዚህ ታላቅ ሙሐዲስ በጣም ይገርማል። በስራ የምትባል ከተማ ውስጥ የተወለዱና እዛው ያደጉ እዛው የዲንን እውቀት የቀሰሙ ናቸው። የቀደምት ዑለማዎች እንደምታውቁት እውቀትን ለመቅሰም ወራቶች የሚያስቆጥር ወይም ወራቶችን የሚያስኬድ የሆነ ጉዞ ሂደው ነበረ አንድ ሀዲስ ለማገኘት። በጣም የሚገርመው ከዚያ በንዳር የሚባሉት ታላቁ ሙሐዲስ ከበስራ ወጥተው ወደ ሌላ አገር ሀዲስ ለመፈለግ ሊሄዱ ሲነሱ እናት ልጄ ለማን ነው ትተኸኝ የምትሄደው አለችኝ አሉ። ከዚያ እሺ አልሄድም እማዬ አልኩኝና ቀረውኝ በስራ ውስጥ የነበረን ሀዲስ ሰበሰብኩኝ ይላል። አረቱ ልኹሩጃ ያዕኒ ርሕለተ ሊጠለብ ልዕልሚ ፈመናዓትኒ ኡሚ ፈአጣዕቱሃ ፈቡሪከ ሊ ፊሂ። የእናቴን ትእዛዝ አክብሬ በመቅረቴ የከሰርኩት ነገር የለኝም ማለት ሌላ አገር ሂደው ሰዎች ከሚያገኙት ሀዲስ የበለጠ እኔ እዚያው ቁጭ ብዬ አላህ ረድኤታማ አደረገልኝ። ተመልከቱ፣ አንዳንድ ጊዜ እኛ የምንፈልገውን ነገር ለማግኘት የወላጆችን ትዕዛዝ መንቀፉ የሚያሳካልን ያ መንገድ ብቻ የሚመስለን ሰዎች አለን። ላ ይሄ ስህተት ነው። እናትና አባት ከኛ የሚፈልጉት ነገር ወንጀል እስካልሆነ ድረስ የነሱን ትዕዛዝ በማክበራችን የምናጣው ነገር እንኳን ቢኖር እጃችን ውስጥ ላለችዋ ነገር አላህ ረድኤታማ ያደርጋታል። ይህንንም በግምት ውስጥ ማስገባት መቻል አለብን እኛ። መልካም፣ እስቲ አንድ ቂሷ ልንገራችሁ። ቂሷው ትክክለኛ ነው። ቂሷ በአማርኛ ምን ይባላል? ቂሷ ምን ይባላል በአማርኛ? ቂሷ ተረት። ተረት አይባልም፣ ታሪክ ይሻላል መሰለኝ። አዎ ተረት አይባልም። ጥሩ ሙኒቲ፣ ጎበዝ ነሽ። ግን አፈ ታሪክ፣ ቂሷ፣ ሂካያ። እኔ አረብኛም በአረብኛ መልሱልኝ ብያችኋለሁ። እሺ ጥሩ፣ ሁላችሁም ጎበዞች ናቸው። ጥሩ። አሁን ቂሷው የተገኘ ወይም ደግሞ የተተረከ ወይም የተወራ ወሬ ነው። ወሬው መሰረት ያለው ነው። ከዕለታት አንድ ቀን አንድ ሰው ዛሬ ከቤቴ ጠዋት ወጥቼ እዚች አካባቢ ውስጥ ባለበት ሀገር ውስጥ ማለት ነው ለወላጁ ታዛዥ የሆነን ሰውና ወላጁን አሰቃይ የሆነን ሰው ማየት እፈልጋለሁ አለ። ሁለቱን ሰዎች ነው ማግኘት የሚፈልገው። ሄድኩኝ አለ። የሆነ መንደር አካባቢ ስደርስ አንድ በእድሜ የገፋ ትልቅ ሰው አንገቱ ላይ ገመድ አለ አለ። አንገቱ ላይ ያለው ገመድ ብዕር ታውቃላችሁ? ብዕር ጉድጓድ፣ የውሃ ጉድጓድ። ከዛ ውስጥ ውሃ የሚቀዳበትን ነገር በገመድ ነው ጎትተው የሚያወጡት። ገመዱ ሰውየው አንገት ላይ ተደርጓል። ሽማግሌ ነው። አሁን ያንን ገመድ እየጎተተ እያለ ከኋላ ደግሞ ወጣት አለ፣ ቶሎ ቶሎ ጎትት እያለ ይመታዋል። ሽማግሌ ነው፣ ስራ እየሰራ ነው፣ ስራው ከባድ ነው፣ ይመታዋል። አሁን አጠገቡ ሲደርስ ምን ነው አንተ፣ ይሄ ሰውዬ እኮ ትልቅ ሰውዬ ነው፣ የሚሰራው ስራ ከባድ፣ ለምን ትደበድበዋለህ ብዬ ስለው አለ ምን አገባህ አለኝ አለ። አይ እኔ አግብቶኝም ይሁን ሳያገባኝም ይሁን ልመክር ፈልጌ ነው። ለምንድን ነው እንደዚህ የምታደርገው? በጣም ይገርማችኋል፣ ሲመታው ወገቡ ላይ ሰንበር ያወጣ ነበር ይላል። ባሪያ ይሁን ይሄ ሰው እስቲ ጠብቁ፣ ይሄን ቅሷ ቅጥረኛ ሰራተኛ ይሆን? ማን ነው እንደዚህ የሚደበደበው? ቃለ ምን አለው? አማ ተተቂ ላሃ ፊ ሃዘ ሸይኽ አልደዒፍ አማ የክፊህ ማ ሁወ ፊህ ሚን መድ ሃዘ ልሐብል ሓታ ተድሪበሁ። አላህን አትፈራም እንዴ? በእድሜ የገፋን ሰው፣ ይህን ትልቅ ሰው የሚሰራው ከባድ ስራ አንሶ ትደበድበዋለህ? ስለዋለ ቃለ ኢነሁ መአ ሃዘ አቢ። አንተ ይገርመሃል እንዴ? ስራውና እድሜውን ነው እንዴ? ከዚህም እኮ በተጨማሪ ደግሞ አባቴ መሆኑን ታውቃለህ? ቁልቱ አባቴ? አዎ። ቁልቱ ፈላ ጀዛከ አላሁ ኸይር፣ አላህ ለአንተ ምንም አይነት ጥሩ ነገር አይስጥህ አልኩታል። ቃለ ምን አለ ያ ልጅ? ኡስኩት፣ ትረግመኛለህ እንዲህ አለ። ፈሀከዛ ካነ ሁወ የስናዑ ቢአቢሂ ወከዛ ካነ አቡሁ የስናዑ ቢጀድሂ። ከኔ አይደለም የተጀመረው አለ። እሱም አባቱን እንደዚህ ያሰቃይ ነበር፣ አባቱም አባቱን እንደዚሁ ያሰቃይ ነበር። በተዋረድ የመጣ ነው ብሎ ቆጫል። ፈቁልቱ አልኩኝ አለ ይሄ ሰውዬ፣ ሃዛ አዐቁ ናስ፣ ይህ ነው ወላጅን እማያከብር የወላጅን ሐቅ የሚባልን ነገር የማያውቅ ሰው ምድር ላይ ይሄንን ሰው ሊወዳደር የሚችል ሰው አይመጣም ብዬ ደመደምኳል። አሁን እዚህ ቦታ የምናገኘው ትምህርት ግን አለ። ልብ በሉ ልብ በሉ፣ የምናገኘው ትምህርት ምንድን ነው? ቂሳው ሁለተኛው ቂሳው ይመጣል። ይሄ ሰውዬ የወጣው ሁለት አይነት ሰዎችን ለማየት ነው። አንደኛ ለወላጆቹ ታዛዥ የማይሆንን ሰው፣ ወላጆችን የሚያንገላታን ሰውና ወላጆቹን በቅን የሚያገለግል የሆነን ሰው ማገኘት እፈልጋለሁ ብሎ ነው የወጣው። ይሄ አባቱን እንደዛ አድርጎ ሲደበድብ፣ ሽማግሌ የሆነ አባቱን ሲያሰቃይ ሲያንገላታ አየው። ለምን ደስ አድርገዋለህ ሲለው መጀመሪያ አባቱ አልመሰለውም ነበር። እሱም አባቱን እንደዚሁ ሲያሰቃይ ነበር፣ አባቱም ደግሞ አባቱን ሲያሰቃይ ነበር ብሎ አለ። እኔም ከዛ የወረስኩት ነው አለ። ወርሶት አይደለም፣ ልብ በሉ፣ ውርሱ በእቃ የተወረሰ ሳይሆን ከአላህ የተወረሰ ነው። ልብ በሉ። እንዴት ካላችሁኝ፣ ዛሬ ወላጆቻቸውን የማያከብሩ ልጆች ነገ ከነሱ አብራክ የሚወጡት ልጆች የነሱ ጸር ሆነው ቁጭ ይላሉ። ዛሬ እናቷን የምትሳደብ ወደድሽም ጠላሽም ወደድክም ጠላህም ነገ በቁርአንና በሐዲስ ላሳድግ ብትል ልጅህን ብትይ ልጅሽን ከማተዲኑ ቱዳን ነው እንደ ሰራኸው ይሰራብሃል ነውና ተሳዳቢ ልጅ ይሰጣል። አላህ ተሳዳቢ ልጅ ይሰጥሻል። ወላጆቻችንን በሕይወት አግኝተን አውፉታ ካልጠየቅናቸው በስተቀር ይች ብቻ ናት መንገዱ። ስለዚህ ተመልከቱ፣ አባቱ አባቱን እንደዛ ሲያደርግ ስለነበረ አንተም ይገባሃል ብሎ ለልጁ ተሰጠ። ይሄ ልጅም ነገ ልጁ እንደዚህ የሚያደርግ ልጅ አላህ ይፈጥርለታል። አልጀዛኡ ቢሚስሊ ማ የጅዚ ቢሂ አልኢንሳኑ፣ ያው ራሱ ነው የሚመጣው። ለዚህ ነው ጥሩ የሆኑ ልጆች ለወላጆቻችን ታዛዥና ቅን ከሆን የፈለገ ዱርዬ እንኳን ላጥምመው ቢል ከእኛ አብራክ የወጣውን ልጅ ለእኛም ቅን ይሆንልናል። አላህ ለወላጆቻቸው ሷሊሆች ሁነው ሷሊህ ልጆች ከሚያገኙት ያድርገን ያ ረብ ልዓለሚን። ይሄ ሰውዬ ሂደቱን ቀጠለ፣ ሄደ። አሁን አንድ ሰው ቀርቶታል። ምን አይነት ሰው? ለወላጁ ታዛዥ ቅን አገልጋይ የሆነ ሰው ማየት አለብኝ ብሏል። የበደል ሁሉ በደል ፈጻሚ አገኘ። አሁን የቀረው አንድ ነው። ثم جلت حتى انتهيت الى شاب አሁን መዞር ጀመርኩኝ። ሲሄድ ሲሄድ ሲሄድ አንድ ወጣትን አገኘሁ። ያ ወጣት አንገቱ ላይ ዘንቢል አድርጓል። ዘንቢል ታውቃላችሁ? ዘንቢል እስቲ አንዳንድ ስጡኝ። ዘንቢል ዘንቢል ዘንቢል ከምንድነው የሚሰራው? ከክር ከክር ነው። እስቲ ከምንድነው የሚሰራው ዘንቢል? ከዘንባባ። ትክክል። አዎ አዎ ሲሉ የነበሩት እኮ ከምን እንደሚሰራ ማያውቁም አሉ። እነሱ ቡና መጠጣት አለባቸው። ከዘንባባ ዘንቢል ይዟል አንገቱ ላይ። ፊሂ በጣም ይገርማል። ዘንቢል እናንተ በምትገምቱት መንገድ እንዳይሆን ልብ በሉ። ዘንቢሉን ተሸክሞት አይደለም፣ መሬት ላይ ነው ያለው። ዘንቢሉ ትልቅ ዘንቢል ነው፣ ከዘንባባ የተሰራ ቤት በሉት። እዛ ውስጥ ሸይኹን በእድሜ የገፋ የሆነ ትልቅ ሰው አለ። ከአነሁ ፈርኹን ጫጩት ይመስላል አለ። ጫጩት ታውቃላችሁ? የከተማ ልጆች ጫጩት የአይጥ ልጆች ናቸው አይደል? ጫጩት የሚባለው የአይጥ ልጅ የአህያ ልጅ። ሶሪ ሶሪ ሶሪ አይደለም፣ ይቅርታ፣ የላም ልጅ ነው ለካ ጫጩት የሚባለው። ሱብሃንአላህ፣ ዛሬ ምን ነክቶኛል ግን? ጉድ! የላም ልጅ ተመልከቱ። አይደለም፣ እሺ አስተካክሉት። የምን ልጅ ነው ጫጩት? የምን የምን? የዶሮ የዶሮ። አሀ፣ የአውራ ዶሮ ልጅ ነው ጫጩት የሚባለው። ተስማምተናል። በቃ ጥሩ፣ በጣም ጥሩ። የአውራ ዶሮ ልጅ። ምን ነው ትስቃላችሁ? ትክክል አይደለም እንዴ? አሁንም አሀ፣ የሰው የሚል የሴቷ። እሺ በቃ ይመቻችሁ። ለማንኛው ይበቃል። ይሄን ያህል ከሳቃችሁ እንግዲህ እንዳታለቅሱ ደግሞ እንጂ። ጥሩ። አሁን ተመልከቱ፣ አባትየው በጣም እድሜው ከመግፋቱ የተነሳ እንደ ጫጩት ሆኖ አለ። ሱብሃንአላህ፣ እንደ ጫጩት። በቃ በራሱ የሚያስበውም የሚንቀሳቀስበትም ነገር የለም። ይሄ ልጅ ምን ያደርጋል? ፈካነ የضዑሁ በይነ የደይህ ፊ ኩል ሰዓትን ፈየዙቁሁ ከማ የዙቁ ልፈርኹ አው ከማ ዩዘቁ ልፈርኹ። በዛ ዘንባባ ከዘንባባ በተሰራው ትልቅ ዘንቢል ውስጥ አስቀምጦ በየሰዓቱ ወደ ውጭ ውጥ ያወጣዋል፣ እንደገና ይመልሰዋል፣ ይመግበዋል፣ እዛው እየፈረፈረ ያበለዋል። ፈቁልቱ ማ ሃዛ ምንድን ነው አልኩት አለ። ቃለ አቢ ወቀድ ኸሪፈ አባቴ ነው በእድሜ ገፍቶ ነው። ወአነ አክፉሉሁ እኔ ነኝ የምንከባከበው አለኝ አለ። ቁልቱ ሀዛ አበሩ ልዓረብ አላሁ አክበር አልኩኝ አለ። ይህ ነው መልካም ብርቅዬ የወላጅ አገልጋይ ታዛዥ ልጅ ማለት ይሄ ነው ብዬ ወሰንኩኝ አለ። ሁለቱም ተሳክቶልኝ ተመለስኩኝ። በአንድ ቀን የመጀመሪያው ላይ ጋጠ ወጥ የሆነ ሰው አገኘ፣ እዚህ ጋር ደግሞ ጥሩ ልጅ አገኘ። ተመልከቱ፣ እንደዚህ አይነት ትውልዶችን ምድራችን አስተናግዳለች። አንዱ ታቢይ ታቢዒይ ወካነ ዩቀብሉ ራእሰ ኡሚሂ ወካነ ላ የምሺ ፈውቀ ظህሪ በይቲን ወህየ ታሕተሁ ኢጅላለን ለሃ። የመጨረሻው ተምሳሌት ወይም ምሳሌያችን ምንጊዜም ጠልቅ ብኑ ሐቢብ ይባላል። ከታላላቅ ዑለማዎች ውስጥ ነው። ዑለማዎች ከመሆናቸው ጋር፣ ዑባድ ከመሆናቸው ጋር፣ አላህን የሚገዙ ከመሆናቸው ጋር የወላጆቻቸውን ሐቅ ግን በተገቢው ነበር የሚወጡት። በገባና በወጣ ቁጥር የእናቱን ጭንቅላት ይስም ነበር። ግንባር አይደለም ጭንቅላቷን እሷ ባለችበት ቤት ውስጥ ከላይ እቤቱ ላይ እሱም አይሄድም ነበር እንዳለፈው ሰው። እንግዲህ የምሳሌ የሞዴሎች መዘርዘር መብዛቱ ጥቅም የለው። እወቅ ያለው ጨርሱት እስቲ ይሄንን አባባል እወቅ ያለው ነው የሚባለው አማርኛውን እንዳላበላሸው እንጂ እወቅ ያለው ይሄንን አማርኛ ስትማሩ ምንድን ነው የሚሉት? እወቅ ያለው በአርባ ቀኑ ያውቃል በእናቱ ሆድ ያውቃል ፎር ኦል ማይ ሲስ አላህ ቢክሻ አበባ ስጧት ለፎር ኦል ማይ ሲስ በእናቱ ሆድ ውስጥማ አያውቅም አበባ ጀባት። አንዳንድ ጊዜ እኮ የሚሳሳቱ ሰዎችን መጀባት አለባቸው አሉ። ባይሆን ጀባታው ቡና ይሁን እንጂ ምንም ችግር የለውም። ጥሩ እና ትክክል ነው። በአርባ ቀኑ ያውቃል። ለማንኛውም የምሳሌ መጥቀሱ ሳይሆን መብዛቱ ሳይሆን እኛም የምንፈልገው አዎ፣ እዚህ ጋር ደግሞ አረፍተ ነገሩ አልቋል። አትወቅ ያለው በአርባ ዓመቱም አያውቅም። ትክክል ትክክል። ለሱ ማን ነው? እሙ ፊርደውስ ማሻ አላህ። ሁለቱንም የመለሰችው እሷ ናት። ሌሎችም አላችሁ አበባ ጀባት አቦ። ዛሬ ደግሞ ባይሎክስ ፓልቶክ በአበባ መጀባትም ተኝተዋል፣ ቡና በማፍላትም ተኝተዋል፣ በመመለስም ተኝተዋል። መጨረሻ ላይ ነው ጥያቄና መልሱ ሲሰጥ የሚያሸንፉት። አሁን እኮ አድፍጠው እያዳመጡ ነው፣ ሊያሸንፏችሁ ነው። ልብ በሉ ባይሎክሶች። ጥሩ አሁን ደግሞ ይሄንን እንጨርስና ወደ ምንድን ነው የወላጆቻችን ሐቆች ታዲያ የሚል ጥያቄ ይነሳል። እስቲ እንግባ። እንግዲህ ምሳሌዎቹን አየን። ምንድን ነው የወላጆቼ ሐቅ? ምንድን ነው? አንደኛ ለእነሱ ቅን ታዛዥ መሆን፣ ለእነሱ መልካም መዋል፣ እነሱን አለመበደል። ሁለት ባዘዙት ነገር መታዘዝ፣ የከለከሉትን ነገር መከልከል። ግን ክራይቴሪያ አለው። ምንድን ነው ያ ክራይቴሪያ? ያዘዙት ነገር ወንጀል እስካልሆነ፣ የከለከሉት ነገር ትዕዛዝ እስካልሆነ ድረስ። ግልጽ ነው። ሁለተኛው ሐቃቸው፣ የወላጆች ሐቅ ሁለተኛው ያዘዙትን መታዘዝ፣ የከለከሉትን መከልከል። ነገር ግን ያዘዙት ወንጀል እስካልሆነ፣ የከለከሉት ትዕዛዝ እስካልሆነ ድረስ። አቅም በቻለ ልክ ከአቅም በላይ ያለን ትዕዛዝ እናትና አባት ቢያዙ ሳልፈጽመው ብቀር ወንጀለኛ አልሆንም። አንድ ወንጀል ስራ ብለው ቢያዙኝ አልፈጽምም ብል ወንጀለኛ አልሆንም። የታዘዝኩትን ነገር አላህ ያዘዘኝን አትስራ ቢሉኝ የወላጆቼን ትዕዛዝ ነቅፌ ብሰራው ወንጀለኛ አልሆንም። ግን እነሱ የከለከሉኝን መልካም ነገር ለመስራት ስፈልግ፣ ያዘዙኝን ወንጀል ላለመስራት ስፈልግ መንፈስ መሆን አለበት እንጂ በመገላመጥ መሆን የለበትም። ሶስተኛ አተዋድዑ ለሁማ ለነሱ መተናነስ፣ መተናነስ ወሀድሙ ነፍሲ አማመሁማ ፊት ለፊታቸው ስንሆን የሚያስቆጣ ነገር እንኳን ቢናገሩ የሚያስቆጣ ነገር እንኳን ሲሰሩ ብናይ ነፍስያችንን ረገጥ አድርገን መያዝ አለብን። ወአላ የራ ነፍሰሁ አዕላ ሚንሁማ ቢሰበቢ ዒልሚን አው መንሲቢን አው ጃህ። ልብ በሉ፣ ራሱን ከነሱ በላይ አድርጎ ላይመለከት። የዩኒቨርሲቲ ምሩቅ ስለሆነ፣ ዶክተር ስለሆነ፣ ፕሮፌሰርነት ማዕረግ ስለደረሰ፣ ሀብታም ስለሆነ፣ ሚኒስቴር ስለሆነ፣ ጠቅላይ ሚኒስቴር ስለሆነ፣ ቀላቢያቸው ስለሆነ፣ ዳዒ ስለሆነ፣ ዓሊም ስለሆነ ራሱን ከፍ አድርጎ ላይመለከት። እነዚህ ማዕረጎች እናትና አባቱን ዝቅ አድርጎ እንዲመለከት የሚያስችሉ አይደሉምና በምንም አይነት ልጆች መሆናችንን መዘንጋት የለብንም። ልብ በሉ፣ ልብ ያለው ልብ ይበል ይላል። አራተኛ አዱዓኡ ለሁማ ፊ ሐያቲሂማ ወባዕደ መውቲሂማ፣ እናትና አባት በሕይወት እያሉም ሆነ ካለፉም በኋላ ለነሱ ዱዓ ከማድረግ ወደ ኋላ አለ ማለት። ስንቶቻችን አስታውሰናቸው እናውቅ ይሆን? ልብ በሉ፣ ከረሳሁት አስታውሱን። ከሶደቃና እስቲ እናንተ መልሱት እኔ ከመናገሬ በፊት። ልብ በሉ፣ ከሶደቃና ከዱዓ የትኛው ይበልጣል? እናትና አባቴ ሙተዋል። ለእናትና ለአባቴ ዱዓ ከማድረግና ሶደቃ ከማድረግ የትኛው ይበልጣል? ወይ ጉድ! ተምራችሁታል ማለት ነው ይሄን ነገር። ለምን? ምክንያት ፈልጋለሁ፣ ማስረጃ ፈልጋለሁ። እጅ ወደ ላይ ከዶ ትመልሻለሽ። ማይክ ፍሪ ኑረል ጀና። ማይክ ፍሪ፣ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሁን ይሰራል ማይኩ? አይሰራም? ይሰራል? አይ ልሞክረው። ለማንኛውም ካልሆነ ሌላ ሰው ይመልሳል። ምንድን ነው ሁሌ እኛ ለእናትና ለአባታችን ማለት ነው ለእኛ መልካም እንደዋሉልን ሁሉ በልጅነታችን እንደዛ አድርገው እንዳሳደጉ ሁሉ አላህ ስብሃነ ወተዓላ ደግሞ ለእነሱ ራህመቱን እንዲያደርግላቸው ዱዓ እናደርጋለን። ይሄ አሁን ሁሌ ማድረግ የምንችለው ነገር ነው። ምንም ገንዘብም አይፈልገንም፣ ምንም ነገር አይፈልገንም። ሌት ከቀን እንደዛ እያልን ዱዓ ማድረግ እንችላለን። በሰላታችንም ላይ ሆነ ምንጊዜም ቢሆን ለእነሱ መልካም እንደዋሉ እነሱ እንደዛ ሆነው እንዳሳደጉ ሁሉ መልካም እንዲውልላቸው አላህ ሱብሃነ ወተዓላ ራህመቱን እንዲያወርድላቸው። ግን ሰደቃ ከሆነ ማለት ነው አሁን እኔ ለምሳሌ ገንዘብ ከሌለኝ ሰደቃ ላወጣ አልችልም፣ እና ይሄኛው ይበልጣል ብዬ ነው የራሴ ግምት ነው፣ አላህ አለም። መልካም ጀዛኪላሁ ኸይረን ኑር አልጀና። ሙከራሽ ጥሩ ነው። ማሻ አላህ አበባ ያሰጣል አያሰጥም? መጨረሻ ላይ ነው። ባይሎክስ ማይክ ፍሪ ጀዛከላሁ ኸይረን ወባረከላሁ ፊከ። አበባ ለሁለቱም ጀቧቸው። ማሻ አላህ አልሰማችሁትም መሰለኝ፣ እደግመዋለሁኝ እዚህ። ኑረል ጀና ጀዛከላሁ ኸይረን። ኢነ ነስረላሂ ቀሪብ ጀዛከላሁ ኸይረን። ለሁለታችሁም አበባ ይገባችኋል። ባረከላሁ ፊክ። በተለይ ኢነ ነስረላሂ ቀሪብ ያብራራኸው ጥሩ ነው። ባይሎክስ ውስጥ ግን ኖ ካልቶክ ውስጥ ግን አልሰሙትም ይመስለኛል። ኦኬ አዎ አልሰሙትም ይመስለኛል። ለማንኛውም እንመጣበታለን። እስቲ እንጨርሰውና መጨረሻ ላይ ስለሚመጣ ምክንያቱም ምን እንደሆነ የትኛው እንደሚበልጥ ማስረጃው ምን እንደሆነ እናያለን። እኛ ግን በዘልማድ በተለምዶ ልብ በሉ፣ የተለመደው ምንድን ነው? ሰደቃ ነው አብዛኛውን ጊዜ። እናትና አባቴን በመናም አየሁ ከተባለ ሰደቃ አድርግላቸው። እናቴን አየኋት ሰደቃ አውጪላት፣ አባቴን አየሁት ሰደቃ አውጪለት። ከመናም ጋር በነገራችን ላይ ግንኙነት የለውም ሰደቃና መናም። እናትና አባትን በእንቅልፍ ልብ መመልከት ማየት፣ ሰደቃ መፈለግ አለመፈለግ የሚል ማስረጃ የለም። ግልጽ ነው የለም። ስለዚህ ዋናው ነገር የትኛው ይበልጣል ከማስረጃ ጋር እናየዋለን። አራተኛው ላይ ልብ በሉ፣ አራተኛው ላይ ደርሰናል። በህይወታቸው እያሉም ይሰማል ሁለቱም ቦታ። ኦኬ ጥሩ አልሐምዱሊላ። በህይወት እያሉም ሆነ ከሞቱ በኋላ ዱዓ ማድረግ ወላጆች በልጆቻቸው ላይ ካሏቸው ሐቆች አራተኛው ነው። የቁሉ ሱብሓነሁ ወተዓላ ፊ ሙሕከሚ ኪታቢሂ وقل رب ارحمهما كما ربياني صغيرا. وقل رب بل جيتاي ارحمهما اذن اللاتشو كما ربياني صغيرا بحيث عن النتي تنكبك بو عزنو اندا صدقو نهولا عنتم اذن اللاتشو بله بل لنا لب بلو يت መቼ አልተገደበም። ወቁል ረቢ ርሐምሁማ ማራቸው እዘንላቸው በል። ከዚህ ጋር የተያያዘ ሰደቃ ነው ዱዓ የሚበልጠው፣ እንመጣበታለን መጨረሻ ላይ። አምስተኛ ሐቅ ተሰልሱል እንዲኖረው ብዬ ነው። አተለጡፉ ፊል ኺጣቢ መዓሁማ ወዓደሙ ተበጁሪ ወተአፉፊ ምንሁማ ቢአይ ሓድ ምን አልአህዋል። ከእነሱ ጋር ስናወራ ለዘብ ባለመንገድ እነሱ ላይ ንዴታችንን አለማሳየት፣ አለመበሳጨት እነሱ በሚሉት በምንም አይነት ይሄ አምስተኛው ሐቃቸው። ስድስተኛው የወላጆቻችን ሐቅ አየሲላ አቃሪበሁማ ወአስሓበሁማ ወያሕተሪመሁም ፊ ሐያቲሂማ ወባዕደ መማቲሂማ። አላሁ አክበር። የወላጆቻችንን ጓደኞች ልናከብር፣ ዝምድናቸውን ልንቀጥል፣ ወላጆቻችን በሕይወታቸው እያሉም ሆነ ከሞቱም በኋላ ቢሆን ልብ በሉ፣ የወላጆቻችንን ጓደኞች የምናከብረው የምንጠይቀው ዝምድናቸውን የምንቀጥለው ወላጆቻችን በሕይወት እያሉም ወላጆቻችን ከሞቱም በኋላ። ስድስተኛው ሐቅ ይሄ። ሰባተኛ ዳዕወቱሁማ ወተዕሊሙሁማ ቢለቲ ሂየ አሕሰን ወቢልማዕሩፊ ወልአደቢ ማዕሁማ። ልብ በሉ፣ ድንገትም ውዲቷ እህቴ ውዱ ወንድሜ ወላጆቻችሁ መሀይሞች ሊሆኑ ይችላሉ። ወላጆቻችሁ ስለ ዲን የሚያውቁት ነገር ላይኖር ይችላል። በተለይ ከገጠራማ አካባቢ የመጣችሁ ወንድሞቼና እህቶቼ እንደምታውቁት ገጠር ውስጥ ያሉት አብዛኞቹ ሙስሊሞች እስላምን ወርሰው የያዙት እንጂ አውቀውት አይደለም። ለዚህም ነው አብዛኛውን ጊዜ ገጠር ውስጥ ነው ሽርክ የሚስፋፋው። አብዛኛውን ጊዜ ሶላት የማይሰግድ የሚገኘው ገጠር ውስጥ ነው፣ አለማወቅ ነው። አብዛኛውን ጊዜ ሙሐመድ ፋጡማ ሆነው ይጠጣሉ፣ ሙሐመድ ዘምዘም ሆነው ጠንቋይ ቤት ይሄዳሉ፣ ሙሐመድ ዘምዘም ሆነው ከአላህ ውጭ ላለ ይሳላሉ። እማያደርጉት ነገር የለም፣ ግን አውቀውት አይደለም፣ ሳያውቁት ነው። ስለዚህ ሰባተኛው ሐቅ እናትና አባቶቻችንን የማያውቁትን የዲን እውቀት ለዘብ ባለ ስርዓት በተሞላበት ማስተማር እኛ ላይ ካሏቸው ሐቆች ሰባተኛው። ስንደውል ስንቶቻችን ነን እናትና አባትን ጤንነታቸውን ብቻ ጠይቀን ነው የምንዘጋው? የላክነው ብር እንዳለ አሳውቀን ብቻ ነው የምንዘጋው? ወይንስ ለ5 ደቂቃ ለ3 ደቂቃ እንኳን ቢሆን እማዬ ሶላት እንዴት ነው? ሶላት አጥብቀሽ ያዢ። አባዬ እንዴት ነው ሶላት? ሶላትን እንዳትተው እሺ። ተውሂድ የሚባል ነገር አለ እኔ አውቃለሁ ብላችሁ እናትና አባትን ለመምከር አትሞክሩ። ልብ በሉ፣ አብዛኛውን ጊዜ ወላጆች ከልጆች እኔ አውቅልሃለሁ አውቅልሻለሁ ሲባል ደስ አይላቸው። አባዬ እንደዚህ አይነት ቦታ ላይ እንደዚህ ሲባል ሰምቻለሁ፣ እኛ አካባቢ ደግሞ ይሄ ነገር ይደረጋል፣ ይሄ ነገር ሽርክ ነው ሲሉ ሰምቻለሁ፣ ይሄ ነገር መጥፎ ነው አላህ አይወደውም ሲባል ሰምቻለሁ። ጨሌ የሚባል ነገር አለ፣ ቆሌ የሚባል ነገር የለም፣ አድባር የሚባል ነገር የለም፣ ጨሌ የሚባል ነገር የለም ብለን ሲባል ሰምቻለሁኝ። አያችሁ፣ እንደዚህ ብለን ቀስ ብለን መምከር። እማዬ ከቤት ስትወጪ አጅነቢዮች ሲመጡ ሂጃብ መደረግ አለበት፣ ሂጃብ ማለት ደግሞ በዚህ በዚህ በዚህ በዚህ አይነት መንገድ ነው መሟላት ያለበት። ይሄንን ብለን ማስተማር በእኛ ላይ ካሏቸው ሐቆች ውስጥ ሰባተኛው ነው። ስምንተኛው ባለፈው ለመንካት ሞክር ያለው ይሄንን ነገር፣ ስምንተኛው እናትና አባትን እነሱ በስሜ ጥሪኝ ካላሉ በስተቀር በስማቸው መጥራትም አይገባም። እናቴ አባቴ ብለን ነው ማለት ያለብን። ስለዚህ እነሱን በስማቸው አለመጥራት በእኛ ላይ ካሏቸው ሐቆች ስምንተኛው ነው፣ በስሞቻቸው አለመጥራት። ግን በስሜ ጥሪኝ ካለ አባት ካለች እናት ችግር የለው። ነገር ግን ቀጥታ እናትን በስም አባትን በስም መጥራት አይቻልም ይላሉ። እንዲያውም ዑለማዎች ልብ በሉ፣ እኔ ያልኩትን ነገር እንዳትረሱ አደራ። እናትና አባት በስሜ ጥሩኝ ካሉ ችግር የለው። አንድ ሲጠሩ ቅር የማይላቸው መሆኑን ካረጋገጥንም ጠይቀን ማለት ነው። እማዬ እኔ አንቺን በስምሽ ስጠራሽ የሆነ የሚሰማሽ የሚያስከፋሽ ነገር አለ ወይ ብለን እንጠይቅ። አባትንም እንደዛው አዎ ካሉ መቆም አለበት። አይ በጭራሽ ካሉ በአላህ ብላችሁ ጠይቁ። ድንገት እናንተ ለእናትና ለአባቶቻችሁ የምትረዷቸው ከሆኑ ይህን ጥያቄ ስታቀርቡ በሙሉ አዎ አይም ላይሉ ይችላሉ። ስለዚህ መጀመሪያ ከአላህ ጋር አያይዛችሁ ነው መጠየቅ ያለባችሁ። ስለዚህ እኔ ቅር የሚልህ ከሆነ አባዬ በአላህ ነው የምጠይቅህ፣ በስምህ አልጠራህም። እናትንም እንደዛው ይህን ጠይቀን ከተረዳን ቅር እንደማይላችሁ ካረጋገጥን ችግር የለበትም። ሆኖም ግን ይህንንም የማይቀበሉ የኢስላም ዑለማዎች አሉ። እናትና አባት ወደዱም ጠሉም ቅር አላቸውም ደስ አላቸውም አላላቸውም እናትን እና አባትን በስም መጥራት የእናትና የአባትን ሀቅ ከማጓደል ይቆጠራል ያሉ ዑለማዎች አሉ። ከዚህ ኺላፍ ልዩነት ለመውጣት ምን አለበት? እማዬ አባዬ ብንል ክብራችን አይቀንስ። የለመድነው በስም መጥራት ከሆነ እማዬ አባዬ ለማለት ራሳችንን እናስለምድ። ስለዚህ ይሄን ነገር ከኺላፉ ለመውጣት ይሄን ጥሩ ማድረግ ተገቢ ነው ነው ብለው ዑለማዎችን ባሉት መሰረት እዛው ስምንተኛው ላይ የተያያዘ ጀዛኪላሁ ኸይረን ጥሩ። ሌላው ከዚሁ ጋር በተያያዘ ስምንተኛው ላይ ወላ ተጅሊስ ቀብለሁ፣ እቤት ውስጥ ከውጭ አብራችሁ ከገባችሁ ከወላጆች ቀድማችሁ ቁጭ አትበሉ፣ እነሱ ቁጭ እስኪሉ። ቀን ቀን ከሆነ ወይም የሚያሰጋ ነገር ከሌለ ከፊት ለፊት አትሂዱ። በርን ለመክፈት ከሆነ ወይም ደግሞ ከፊት ለፊት የሆነ አደናቅፎ የሚጥል ወይም ችግር ካለ ያን ነገር ለማስወገድ ካልሆነ በስተቀር እናትና አባትን ተቀድሞ መሄድ የለባቸው። ولا تقطع عليه حديثه او تخطئه እናትና አባት ያወሩ ወሪያቸው ስህተት እንኳን ቢሆን እስኪ ጨርሱ ድረስ አታቋርጧቸው። ይሄ አንድ ለነከተለው የሚገባ አደብ ነው። በነገራችን ላይ ይሄን ከወላጆቻችን ጋር ብቻ አይደለም ከማንኛውም ሰው ጋር አብረን ስናወራ እስላም የሚያስተምረን እየተናገረ ያለው ሰው ንግግሩን እስኪ ጨርስ ድረስ መጠበቅ ግዴታችን ነው መጠበቅ። ይሄ እስላም የሚያስተምረን ነው። ግን ችግራችንኛ ስህተት እንኳን ቢሆን ብያቸዋለሁ፣ የምትናገረው ስህተት እንኳን ቢሆን አስጨርሱ። ከዛ በኋላ አታስታውሱም እንዴ ረሱል አለይሂ ሰላቱ ወሰላምን ከሙሽሪኮቹ ተልኮ ሂድና እስቲ እባክህ ተደራደርልን አሉት። መጣ፣ አጠገባቸው ቁጭ አለ። ካፊር ነው። ጀመረ፣ እባክህን ዝምድና ቆረጥክ፣ አባትና ልጅ ላይ አየ፣ እባክህን አጣላህን፣ እማይለው ነገር የለም። እንደገና ደግሞ መደራደሪያ የሚሆኑ ነገሮችን አቀረበላቸው። ስጦታ፣ ይሄን እንሰጣሃለን፣ ይሄን ይዘህ የመጣኸውን ነገር ከተውክልን ሲላቸው ሲል ባጢል ነው ይሄ ሁሉ። ልብ በሉ፣ እሳቸው እኮ ዝምድና አልቆረጡም። ወንድምና ልጅን የሚለያየ ሃይማኖት አይደለም ይዘው የመጡት፣ አንድ የሚያደርግ እንጂ የሚያጣላ አይደለም፣ የሚያዋድድ እንጂ የሚያቋርጥ አይደለም፣ የሚያቀጣጥል እንጂ። እሱ የሚናገረው በሙሉ 100% ስህተት መሆኑን እያወቁ ግን ዝም ብለው አዳመጡት። ተናገረ ለረጅም ሰዓት ይላል። ጨርሶም ዝም ሲል አልቀጠሉም። ጥያቄ አቀረቡለት። ምን አሉት? እንተሃይተ አበል ሐከም አሉት። ጨረስክ ወይ አሉት። አያችሁ ጨረስክ ወይ? ናአም ሲላቸው እሳቸው መናገር ጀመሩ። ይሄ ኢስላማዊ ስርዓት ነው። አዳቡል ሂዋር ይባላል፣ አዳቡል ሙናቀሻ ይባላል፣ አዳቡል ጂዳል ይባላል። የውይይት ስርዓቶች፣ የክርክር ስርዓቶች አሉት ኢስላም። ለምን? ሙሉ የሆነ እምነት ስለሆነ። በተለይ ደግሞ ከወላጆቻችን ጋር ስናወራ እነሱ እያወሩ ከሆነ አናቋርጣቸው፣ እናስጨርሳቸው፣ እስከ መጨረሻው እንዲቀጥሉ እናድርግ። ከዛ በኋላ ስህተት ከሆነ እናርማቸዋለን። ስህተት ካልሆነ እኛ የምንጨምረው ነገር ካለ ደግሞ እንጨምራለን። ጥሩ። የሆነ ስህተት እየሰሩ እያሉ ድሮውንስ አንቺ ጨሌ ጨሌ እያልሽ፣ ድሮውንስ አንተ ጂላኒ ጂላኒ እያልክ አይባልም። በእንደዚህ አይነት ስህተትን አርሙ አይልም ኢስላም ላ። እና ቀስ ብለን ሕክማ አለ። አንዳንድ ጊዜ እኮ ቁርአንና ሐዲሱን መናገሩ ብቻ ሳይሆን ሎጂክ መጠቀምም ያስፈልጋል ከእናትና ከአባት ጋር። እማዬ ጨሌ እኮ የሚባለው ነገር ነቢዩ ሰለላሁ አለይሂ ወሰለም እኮ አላደረጉትም። እሳቸውን ተወጃቸው የለም እንዴ? አዎ ነው የምትለው። ጥሩ። እነ አቡበክር፣ እነ ዑመር፣ እነ ዓሊይ፣ እነ ዑስማን፣ እነ ፋጢማ አላደረጉትም እኮ። አባዬ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ቅዳሜ፣ ጁሙአ፣ ሁሉም እሁድ፣ ሁሉም እኮ የአላህ ነው። ረሱል ሰለላሁ አለይሂ ወሰለም እኮ አንድም ቀን ሰኞ ሰኞ ቁጭ ያሉበት ቀን የለም። አንድም ቀን ጅላኔ ምናምን ያሉበት እኮ ጊዜ የለም። አይ ጅላኔ የመጡት ከዛ በኋላ ነው ሊል ይችላል። አይ ጅላኔ እኮ እናንተ ወልይ ናቸው ብላችሁ አይደለም እንዴ? አዎ ነው የሚለው አባት። ምክንያቱም ይሄ ነገር የተወረሰ ስለሆነ። አይ ወልዮች እኮ ከጅላኔ ጀምሮ አይደለም የመጣው፣ ድሮም ወልዮች ነበሩ። ለማንኛውም ቀስ ብለን ነው እናትና አባትን መምከር ያለብን። እንግዲህ እናትና አባትን ሐቃቸውን መጠበቅ ወይም ዝምድናቸውን መቀጠል ወይም ማክበር የሚባለው ነገር በሕይወት እያሉም ከሞቱም በኋላ መቀጠል አለበት። ይህን እንዳትረሱ። ረሱል ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ብለው እያሉ አንድ ሰው መጣ፣ ጥያቄ ያቀረበላቸው። ምን የሚል ጥያቄ ነው ያቀረበው? እናትና አባቴ ሙተዋል አለ፣ እኔ ላይ የቀራቸው ሐቅ አለ ወይ ብሎ ጠየቀ። ረሱል ዓለይሂ ሰላቱ ወሰላም አዎ አሉት። አለብህ ሐቅ አሉት። አንደኛ አሰላቱ ለሁማ፣ ለነሱ ዱዓ ማድረግ። ሁለተኛ ወልእስትግፋሩ ለሁማ፣ ምህረትን መጠየቅ። ሶስተኛ ወኢንፋዱ አህዲሂማ ሚን ባዕዲሂማ፣ እነሱ ከመሞታቸው በፊት የገቡት ቃል ካለ ያንን ቃል መፈጸም። ወሲለቱ ራሂም፣ ዝምድናን መቀጠል። በእነሱ እንጂ የማትቀጠል የነበረች ዝምድና መቀጠል። ወኢክራሙ ሰዲቂሂማ፣ የእነሱን ጓደኞች ዝምድናቸውን መቀጠልና ማክበር አሉት። ልብ በሉ፣ እዚህ ሐዲስ ውስጥ የተጠቀሱትን ልድገማቸው፣ ለቅድሙ ማስረጃ እናገኛለን። ዱዓ ይበልጣል ሰደቃ የሚለው ተከታተሉ። እናትና አባቴ ሙተዋል፣ በእኔ ላይ ያላቸው የቀረ ሐቅ አለ ወይ ብሎ ሲጠይቅ ረሱል ዓለይሂ ሰላቱ ወሰላም ግልጽ በሆነ መንገድ ነገሩት። ከሞት በኋላ ስላለው ሐቅ ነው። አንደኛ ዱዓ ማድረግ አሉት። አሰላቱ ለዓለይሂማ ማለት ዱዓ ማለት ነው። አሰላት ቢማዕነ ሉጋ ሉጋዊየን ዱዓ ማለት ነው። ለነሱ ዱዓ ማድረግ፣ ምህረት መጠየቅ፣ የገቡት ቃል ካለ ያንን ቃል መፈጸም፣ ዝምድናቸውን መቀጠል፣ በእነሱ እንጂ የማትቀጠል የነበረች ዝምድና መቀጠል፣ ጓደኞቻቸውን ማክበር አሉ። እዚህ ውስጥ ሰደቃ ተጠቅሷል። ሰደቃ ሰደቃ ተጠቅሷል እዚህ ውስጥ አሁን የሰማችሁት ውስጥ ላ ጦሩ አልተጠቀሰም ይሄንን ሐዲስ መሰረት አድርገው አንድ ታላቅ ዓሊም እንዲህ ይላል ልብ ብላችሁ ተከታተሉ يقول الشيخ محمد بن صالح العثيمين رحمه الله سعود عربيا وستاكي كنبرو تالالاك علماء كتكيت آمتات بفيت كزيج عالم يعلفو محمد الصالح ابن عثيمين يبالالو ويم العثيمين سيبال سنتات جولي هوني كلال هن حديث ستنتنو منالو سبحان الله قلالس أتشو بتأمي قرمان لعند السوا لعند لج يمجمر يو يمن مكر ومكر بينور اناتنا عباتو كموتو دعا درق الله تشو بلنو ممكر يعلبنا لا يقال للولد تصدق صدق عدرق تبلو مجمر يو مكر مار بكينو صدق عم عدرقو قل اسلام ما ننجاون نجر سياسك امت اندان قبقابين نتونو مياسك امتو عنده بلچانته ነው የሚያስቀምጠው بل يقال صدق ادرك سايሆንም ይባለው بل يقال ان الصدقه جائزه وان لم تتصدق فالدعاء لهما افضل صدقه ما ادركو بقي ነው ليبقال ነገር ግን በላጩ دعاء ما ادرك ነው የሚባለው እናትና አባቱን ያጣልች سنናገኝ እባክህን ወላጆችን በሰደቃ አትርሳቸው አይደለም የሚባለው በዱዓ እንዳትረሳቸው ነው የሚባለው ለምን ምክንያቱ ኑር አልጀና የተቀሰችው ነው ወይ ነው አሁን አለሽ ኑር አልጀና ምክንያቱ ምን እንደሆነ ልናይ ነው አሁን ልብ በሉ ምክንያቱ ምን እንደሆነ ልናይ ነው ከዚህ ሐዲስ ውስጥ ጥሩ ማስረጃው ምንድነው ቢባል እሳቸው ተናገሩት ለቀውል ነብይ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ አሉ ባይሎክስ ውስጥ እነ ነስር الله قريب ወንድማችን የተናገረው ያመጣው ማስረጃ ሊጠቅሱት ነው እዚህ ቦታ ላይ اذا مات الانسان انقطع عمله الا من ثلاث የሰው ልጅ ሲሞት ሶስት ስራዎችን ምድር ላይ ትቶ ሞቶ ከሆነ እንጂ የሥራ መዝገቡ ይዘጋል ለበበሉ የሰው ልጅ ሲሞት እኛውም ሰው ሲሞት የሥራ መዝገቡ ይዘጋል ከሶስት አንዱ ወይም ሶስቱን ምድር ላይ ትቶ ሞቶ ከሆነ እንጂ አንደኛ ሰደቀቲን ጃሪያ ጥቅሟ የማትቋረጥ የሆነች ሰደቃ ጥቅሟ የማትቋረጥ የሆነች ሰደቃ ሁለተኛ ዒልሚን ዩንተፈዑ ቢሂ የሰው ልጆች የሚጠቀሙበት የሆነን እውቀት ትቶ የሞተ የሰው ልጆች የሚጠቀሙበት የሆነን እውቀት ትቶ የሞተ ሶስተኛ ወለዲን ሷሊሂን የዱዑ ለሁ ጥሩ ልጅ አሳድጎ ዱዓ የሚያደርግለት ትቶ ሞቶ ከሆነ ከነዚህ ሶስቱ አንዱን ትቶ የሞተ ሰው የሥራ መዝገቡ አይዘጋበት ከልጅና ከወላጅ ጋር የተያያዘ ምንድነው እዚህ ውስጥ ያለው እስቲ ንገሩን እድገመው ሐዲሱን ከልጅና ከወላጅ ጋር የተያያዘ የትኛው ቦታ ላይ ነው ያለው ልጅ ትክክል ስለዚህ ተመልከቱ አወለዲን ሷሊሂን ብሎ የተصدقوا له አይደለም ያለው የሁጁ له አይደለም ያለው يدعو له ነው ዱዓ የሚያደርግለት صالح ልጅ አያችሁ ዱዓ የሚያደርግለት ማለታቸው ዱዓ በላጭ መሆኑን ያሳያል ያለው እስቲምባጥ ከዘካ ከዱዓ በላጭ መሆኑን ያሳያል ይህ አለ رسول عليه الصلاه والسلام دعاء بلاج مهونون ساتشو زند يترقاقت بايهو نورو ليلاون ياسقدمون بيران سلزي دعاء يميادر قلت مالتاتشو ከሶደቃ የሚያሳየው ሶደቃ ማድረጉ ከመብቃቱ ጋር ሶደቃ ለማድረግ ማድረግ ለመብቃቱ ማስረጃ ምንድን ነው? አለ في حديث سعد بن عبادة حين استأذن النبي صلى الله عليه وسلم أن يتصدق عن أمه فأذن له سعد بن عبادة يميبال الصحابي الناتو متنبر لناتي صدق على أدرق وي بلو سيلاتشو أو أدرق بلو تار ببلاج إنت منقر كمتان جن دعاي بل ببك إنت ومنقر كمو صدق عن بكنو سلاك الدمي على تشونا قرال بالرايوت قالتهم برالج تقروه ተከከልነሽ ወጪ አስፈልገው በማንኛውም ሰዓት ዱዓ ልናደርግ እንችላለን ስንተኛም ስንቆምም ስጁድ ላይም አሰላምተንም ቁጭ ብለንም እየሄድንም ዱዓ እናደርጋለን ረቢ ግፍር ሊ ወሊ ዋሊደየ ረቢ ግፍር ሊ ወሊ ዋሊደየ ረቢ ግፍር ሊ ወሊ ዋሊደየ ማንኛውም ቦታ የሚባል ጌታዬን እኔንም ማረኝ ወላጆቼንም ልብ በሉ እዚህ ጋር ምህረትን ስንጠይቅ ዱዓ ስናደርግ ምን ጊዜም ራሳችንን ማስቀደም አለብን። ይሄ ነው ሱናው። ይሄ ነው ሱናው። ራሳችንን ማስቀደምን እንዳንረሳ። ወሊደየ ወሊ جميع المسلمين والمسلمات። ዱዓ ስናደርግ ራሳችንን ማስቀደም ጌታዬ ማረኝ የሚባለው ጌታዬ ወላጆቼን ማርልኝ እኔንም አይጉ የተለያዩ ዱዓ አዘል ሐዲሶችን ብንመለከት የቁርአን አናግ ረቢ ግፍርሊ ወሊ ዋሊደየ ወሊል ሙእሚኒና ወል ሙእሚናት ራስ ነው የሚያስቀድመው ስለዚህ ራስን ማስቀደምን እንዳትረሱ ዱዓ ላይ ከዛ በኋላ ነው ወላጅ ይመጣል እህት ወንድም እህት እንደገና ሙስሊሞች ይመጣሉ ማለት እንግዲህ ወንድሞቼና እህቶቼ የዛሬውን ትምህርታችንን እዚህ ላይ እንጨርሳለን አላህ ካለ ነገ ይመስለኛል በእኛ ቆጣጥር ከመሽቱ 3 ሰዓት ይመስለኛል በሳውዲዎቹ ከመሽቱ 9 ሰዓት ይመስለኛል ኢሮፖችና አሜሪካኖች ደግሞ አላውቅም ስንት ሰዓት እንደሆነ ለሊት ይሁን ቀን አላውቅም ነገ ሐሙስ እኛ ለወላጆቻችን መልካም ዋዮች እንድንሆን የሚያግዙ ነገሮች ምንድናቸው የሚለውን እና ልብ በሉ እኛ ለወላጆቻችን መልካም እንድንውል የሚያግዙን ነገሮች ምንድናቸው እና የወላጆችን ሐቅ አለማክበር የሚያስከትለው አደጋ ምንድነው? እንደመድመዋለን ቢኢዝኒላሂ ዐዘ ወጀለ ነገ። አላህ የነገ ሰዎች ይበለን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم اغفر لنا ولوالدينا ولوالدي والدينا ولمشايخنا ولمشايخ مشايخنا ولإخواننا ولأخواتنا ولزوجاتنا ولأزواجنا وللمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات برحمتك يا أرحم الراحمين اللهم فك أسرانا اللهم فك أسرانا اللهم فك أسرانا وارحم موتانا وعافي مبتلانا اللهم عافي مبتلانا واشفي مرضانا واهدي ضلالنا وثبت من كان على الصراط المستقيم حتى يلقاك وعلى شهادة أن لا إله إلا الله وأن محمد رسول الله ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار بيسر بيتو يمين قلاتو وندمو تشاتشن اهتو تشاتشن علماو تشاتشن دعاتو تشاتشن الله قالو بتسك أي الله يوت أتشو إسلامنا مسلم الله السو كفلق بيت بفلق وساعات نسون ميمين قلاتا يهون سراويت مولتو تالنا إلا كباتشو عدب ما يزوك هون ሙስሊሞችን አንድነታቸውን የሚጠብቁ አላህ ያድርግልን የምንዋደድ አላህ ያድርግልን የምንፈቃቀር የምንከባበር የምንተዛዘን የምንረዳዳ አላህ ያድርግልን ባወቅነው የምንሰራ ያድርገን የምናስተላልፍ ያድርገን አላህን ብቻ የምንፈራ ለአላህ ብቻ ብለን የምንኖር ለአላህ ብቻ ብለን የምንሰጥ የምንነፍግ የምናከብር የምንወድ የምንጠላ የእሱ ምርጥ ባሪያዎች አላህ ያድርገን። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ያላገቡትን ላጤዎች ባል ይስጣቸው፣ ያላገቡትን ላጤ ወንዶች ደግሞ ሚስቶች ይስጣቸው። አላህ ሁሉንም እንግዲህ ይዳርልን። ቶሎ ቶሎ እያለ እንግዲህ ባልቶክ ውስጥም ባይሎክስ ውስጥም ያሉትን አረ ከዚህ ውጭ ያሉትንም በሙሉ ሙስሊሞች እንደው ከላጤነት እንደው ቶሎ ብሎ አላህ ያውጣልን። ልጆች እየወለዱ የኡመተ ሙሐመድን ሰለላሁ ዐለይሂ ወሰለም ህዝብ የሚያበዙ አላህ ያድርግልን። ረበና አቲና ፊ ዱንያ ሐሰነተን ወፊ ልአኺረቲ ሐሰነተን ወቂና ዐዛበ ናር ወሰሊ ላሁመ ወሰሊም ወባሪክ ዐላ ነቢይና ሙሐመድ ወአኺሩ ደዕዋና አን አልሐምዱ ሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።